العالمين والصلاة والسلام على رسول الله صلى الله عليه وسلم. الحديث الخامس والعشرون هيا أم مستنيا وحديث عن أبي ذر رضي الله عنه أيضا أن ناسا من أصحاب رسول الله صلى الله عليه وسلم قالوا للنبي صلى الله عليه وسلم بدقاميك أبي ذر دخل لكم يا نبي أتشن عليه الصلاة والسلام بلدر الله ينبر سووش لالله مدتنيا نزيان يا رسول الله عليه الصلاة والسلام ذهب أهل الدثور بالأجور أهل الدثور شابتاموش بمندا قدمون يصلون كما نصلي ويصومون كما نصوم عندما نسجدوا يسجدوا عندما نصوموا يصوموا ويتصدقون بفضول أموالهم بترف جنزبات شدموا صدقاء وتعلوا أنا قدمون يعلم قال ساتشهم مالو أوليس قد جعل الله لكم ما تصدقون به الله أن أنت صدقاء يمتعوط بطن النجر على درق الله شهم من دي أدرق الله جوال إن بكل تصبيحة صدقاء تصبيح مدرك صدقاء نو وكل تكبيرة صدقاء تكبيرة مدد صدقاء نو وكل تحميدة صدقاء تحميد من دزيه صدقاء نو وكل تهليلة صدقاء تهليل مدرك صدقاء نو وأمر بالمعروف صدقة بملكم ماذا صدقة نو ونهي عن منكر صدقة كمدفومك الكلم صدقة نو وفي بضع أحدكم صدقة كنا أنت وسطان داتشو كبالبي تقارم مجنانية صدقة نو ينسلوا قالوا يا رسول الله أيأتي أحدنا فتهم أنت الله ملك تنياهو إكنياو أن لن يكون سميت لمركة لمته ويكون له فيها عجر لسو عجر نروال لندي بلو طيب قال الساتشة أمال أرأيتم لو وضعها في حرام أكان عليه وزر فحرام بالجنانيات وانجلين وربتم لندي فكذلك إذا وضعها في الحلال كان له أجر بحلال ملكوكة جنانيا من دزيه أجر نروال لندي إن شاء الله إن الحديث سأقرب على مكوسة فأدرج لنا الملكة تولن الله شروا مست عن أبي ذر رضي الله عنه أيضا أبي ذر بدقامين لتلالف ويلال يسالفنوها يردتن يو حديث أبي ذر باستلالفون البر أهنا بدقاميك أبي ذر بتلالف لنا حديث أن ناسا أو أناسا سووت شلال من أصحاب رسول الله صلى الله عليه وسلم يا الله ملك تنياب الدرباء يهون الله ملك تنياب الدرباء يهون سووك النزي فقراء المهاجرين تبلو يترلو جهاوش ناتشو يا مهاجروش قالوا للنبي صلى الله عليه وسلم لنبيات عليه الصلاة والسلام عالو سموتا قربوا مددنا يا رسول الله أنت يا الله ملك تنياهوي ذهب أهل الدثور ذهب هدو قدمون تسون ألفوا إنما أهل الدثور أهل الدثور أي أهل الأموال يغنزب على بيتوش النزي مدينة هبتموش تسون ألفوا قدمون بمن بالأجور بمن دا بأجر أن ينتسون هدوان وكنياتو من دنو أن ديت أن ديت أصن ديهون تشالا يصلون كما نصلي، يصلون أنهم يسجدون كما نصلي إن يندم من نسجدوا، ويصومون يصومون كما نصوم أندم من نصومه، ويتصدقون الزيغان وهن يسترون صدقا يوطلوا مسوات يبزلوا بفضول أموالهم بترف نبرت وچاچو بهابت وچاچو بترف نبرت وچاچو بغنزباچو صدقا يوطلوا هذا بزي صدقا مكنيات أجرن بما غنيت قدمونا لنا من النادر قالوا የጥያቄው መሰረቱ ምቀኝነት ሳይሆን እንዴት እንدرسባቸው በምን መልኩ እንدرسባቸው ወይም ደሞ ያምላካችንን ያላህን ቀደር ተቃዋሚዎች ሆነው ለምን ሀብታም ሆኖ ሳይሆን እኛ ገንዘቡ ካልተሰጠን በሌላ አቋራጭ እንደነሱ አጅራችን ከፍ የሚልበት የምንፎካከረበት የሆነ መንገድ ይከፈትልን ሀደ በትርፍ ንብረቶቻቸው ሰደቃ ያወጡ በአጅር ተሰውን ስለሄዱ ምን እናደርግ ብለው መልእክተኛውን ሲያማክሩ قال እሳቸው አሉ አወለይሰ አይደለም እንዴ قد جعل الله الله በርግጥ ያደረገ አይደለም ምን لكم لنانته من ما تصدقون به ሰደቃ መታደርጉበትን በሱ ሰደቃ መታወጡበትን መትፈጽሙበትን እኮ አላህ አድርጎላችኋል አለ። በአጅር ለመሽቀዳደም ነይታችሁ ከመጣችሁ የገንዘብ ወጥረት እንደነሱ ሰደቃ እንድታወጡ ካላስቻላችሁ ታዳ ገንዘብ ሳይኖር በሌላ መልኩ ሰደቃ ማውጣት ይቻላል እኮ ታዳ ይሄንንስ አላህ አድርጎላችሁ አይደለም እንዴ? ከዛም ያላህ መልእክተኛ ማብራራት ጀመሩ። إن بكل تصبيحة صدقة إن بكل تصبيحة بإياندندو تصبيحة سبحان الله مالك አንደበታችሁ ሱብሃንአላህ ባለቁጥር ሰደቃ ሰደቃ ነው ይጻፍላችኋል አጅር አላችሁ وكل تكبيره صدقه እያንዳንዱ ተክቢራ አላሁ አክበር አላሁ አክበር በመንለው ሰደቃ ሰደቃ ነው አጅር አለው አጅር አለው በእያንዳንዱ አላሁ አክበር አጅር አለው ሰደቃ አለው وكل تحميدة صدقة بياندندو تحميد مسغانا ماكرب الحمد لله مالت صدقة صدقة نوالو وكل تهليلة صدقة تهليل الله أكبر مالت من دزه صدقة أجرالو يكرتا وكل تهليله مالت لا اله الا الله مالتنا الصابين الى ما تغبطون بياندندو تهليل الله اكبر ميلو تكبير نو تهليل لا اله الا الله نو بياندندو لا اله الا الله نغغرم صدقه نو يقطر لاچوال وامر بالمعروف سوچن بملكام مازس ملكام نغر لاي ቀነሰው ስታገኛቸው እንዲሰሩ መደፋፋትና ማዘዝ ሰደቃ ነው። ወነህዩን ዐን ሙንከሪን ሰደቃ ከሙንከር ከመጥፎ ነገርም እንደዚሁ መከልከል ሰደቃ ወፊ ወደዒ አሐዲኩም ከእናንተ አንዳችሁ መገናኘቱም አሉ ባለቤቱ መገናኘቱ ከእሷ ጋራ የፍቅር ጨዋታ መጫወቱም ሰደቃ ሰደቃቱን ሰደቃ ነው። በዚህ ሰዓት ሰሓባዎች እዚህ ቦታ ላይ ግራ ገባቸውና ቃሉ አሉ ያ ረሱላላህ ዓለይሂ ሰላቱ ወሰላም አንተ የአላህ መልእክተኛ ሆይ አያእቲ አሐዱና ሸህወተሁም አያእቲ አሐዱና ከእኛ ውስጥ አንዳችን ይመጣል ሸህወተሁ ለስሜቱ ለራሱ ፍላጎት ለስሜቱ ብሎ ወደ ሚስቱ ይመጣል። ታዲያ ለስሜቱ ብሎ ስለመጣ ويكون له لرسين روالن فيها بس سبب اجر اجر روالن دي بلو طيب قال الساتشو مالو ارايتم استي نغروني قالواچو الساتشو لو وضعها بجنانيات نورو ياتين سيت بجنانيات نورو في حرامين فحرام بجنانيات اكان عليه وزر በሱ ላይ ወይዘር ወይም ኃጢያት አይኖርበትም ምን በውስጥ ታዋቂ መልሱ ምንድነው እንዴታ ይኖርበታል ነው አይደል ታዳ በሐራም ሲገናኛት ኃጢያት ከኖርበት ከዛ ሐራም ሸሽቶ በሐላል ያደባትን ባለቤቱን ፈከዛሊክ ልክ እንደዚሁ ኢዳ وضعها በተገናኛት ጊዜ ፊል ሐላል በሐላል ደግሞ كان له اجر ለሱም እንዳይኖረዋል ብለው የአላህ መልእክተኛ አብራሩላቸው ማለት ነው። ረዋሁ ሙስሊም ሙስሊም የዘገበው ሰሂህ ዘገባ ነው። በዚህ መልኩ በአጅር መድረስ ትችላላችሁ ብለው የአላህ መልእክተኛ አስተማሩ። ከዚህ ሀዲስ ምንድነው የምንወስደው ትምህርት? አንደኛ ከዚህ ሀዲስ የምንወስደው ትምህርት ሙሳራዓቱ ሰሃበቲ ረዲየላሁ ዐንሁም ወተሳቡቁሁም ኢላ አልዓመሊ ሷሊህ ሰሃባዎች ለመልካም ነገር ምን ያህል ይጫቆሉ እንደነበር መልካም ስራ ለመስራት ምን ያህል ይሽቀዳደሙ እንደነበር በዚህ እንረዳለን። لان هؤلاء الذين جاءوا يقولون للرسول صلى الله عليه وسلم انه ذهب اهل الذخور بالاجور النزوا الى الله ملكتنيا متو وهبطاموش باجر قدمون يالوت لا يريدون الحسد القنينتهم فلقوا عدلهم لكن يريدون ان يفتح لهم النبي صلى الله عليه وسلم بابا يدركون به هذا السبق تصواچو يهدوت النجر كهالا متو اندي درسوباچو ليلى بر اندي كفتولاچو است يسدقا منجد قال بلو ملكتنياو زند نو يبتوس ايه منن ياساينال صحابوچ بملكام نجر يشقدادمو نبر ايه عند كحديثو منمارو نو انيام بملكام تكبر لاي ለነሽቀዳደም ይገባናል ነው። ሁለተኛ ان الصحابه رضي الله عنهم يستعملون اموالهم فيما فيه الخير في الدنيا والاخره በመድራህዮታቸውም ሆነ በመጨረሻው ዓለም ሰሃባዎች ንብረታቸውን لخير ነገር ላይ ያውሉት ነበር وهو انهم يتصدقون صدقه ያወጣሉ ሰደቃም ያወጣ ደግሞ በዱንያም አይጎርልበትም በአኺራም ምትፍድርብ ነው የሚሆነው። ስለዚህ ሰሃባዎች በገንዘባቸው ላይ በመልካም ተግባር በእስራፍ በማባከን በሐራም ተግባር ላይ ሳይሆን ለስሜታቸው ያውሉት የነበረው አላህ ለሚወደው ነው። እኛም ካለን ገንዘባችን ምን ያህል ሰደቃ እናወጣለን ምን ያህል ሰደቃ እናደርጋለን ነፍስያችንን መጠየቃለን የነሱን አርአያነት ተከትለን ካም ሳንቲ ጀምሩ ሰደቃ ለማውጣት ወደ ኋላ ማለት የለብንም። ሶስተኛ ሐዲሱ ምን መልእክት አለው? አንነ الاعማል البدنية يشترك فيها الغني والفقير የሰውነት ስራዎች ደሃና ሀብታም የማይበላለጥባቸው ናቸው። ምክንያቱም እንደምንሰግደው ይሰግዳሉ አሉ እንደምንጾመው ይጾማሉ አሉ። ይሄ አካል የሚጠበቅበት ስራ ነው። ያኛው አጣም ስለሆነ ይሄ ደሃ ስለሆነ አልተበላለጠም። ሶላቱም ጾሙም የአካል ተግባር ስለሆነ ደሃውም አጣሙም እየፈጸመው ያለ ተግባር ነው። ምናልባት አፈጻጸም ሂደቱ ላይ እንደ ኢኽላሱና እንደ ንያው ባጅር ሊበላለጥ ካልቻለ በስተቀር ከውጭ ሲታይ ቅርጹና ይዘቱ አብታምና ደህራ አብሎ አይለይም ማለት ነው። በዚህም ተረዳን ማለት ነው። አራተኛ አንነ ነብይ ሰለላሁ ዐለይሂ ወሰለም فتح للفقراء ابوابا من الخير ለነዚ ደሃዎች ታዲያ የኸይር መንገድን ከፈቱላቸው ነብያችን ዐለይሂ ሰላቱ ወሰለም። አብት ከሌላችሁ አርፋችሁ አትቀመጡ ወይ ሳይሆን ያሏቸው اوليس قد جعل الله لكم ما تصدقون به እናንተም እኮ አላህ ሰደቃ መታወጡበትን ነገር አድርጎላችኋል በማለት ያንን የመልካም ነገር መንገድ ዘረዘሩላቸው ከፈቱላቸው ማለት ነው። ይሄን ተመርተኛ ምን እንማራለን? አምስተኛ ተቅሪሩ المخاطب بما لا يمكنه انكاره የምናናገረው ሰው ንግግራችንን ሊቃወም በማይችል መልኩ ማስረጃን በሱ ላይ የማቆመን ስልታዊ አካሄድ መጠቀም አለብን። ነብያችን ሰለላሁ ዐለይሂ ወሰለም ይሄንን በተናገሩ ሰዓት ማስረጃ አቁመውባቸዋል። እናንተም ሰደቃ እኮ ከፈለጋችሁ አላህ እኮ አድርጎላችኋል አላችሁ። አሁን ዑዝር የላችሁ ያላችሁ አማራጭ ምንድነው ያደረገልን የሰደቃ በር ብለው ያንን መጠየቅ እንጂ ያንን ነገር ለመቀወም ወይ አዝኖ ለመሄድ ቀዳዳ የሚከፍት ነገር አይደለም። ስለዚህም የአላህ መልእክተኛ ይሄንን ተናገሩ ማለት ነው። سدست ان ما ذكره النبي صلى الله عليه وسلم من الاعمال كله من الاعمال كله صدقه يا الله ملكتنيا يسرا زرخوش بلو يزرزرواچو كله صدقه ناتشو قدم ياياناتشو معناتنو كم يصدقه عينته حكمه الا ايان انداندو واجب ليكون يشلال انداندو سنه ليكون يشلال لمثاله ودوها لا ملس بلن بناي يا الله ملكتنيا سيجمرو منالو بياناندو ሱብሃንአላህ ማለት ሰደቃ ነው ብለዋል ተስቢህ። አሁን ሱብሃንአላህ ዋጅብ የሚሆንበት ቦታ አለ፣ ሱናም የሚሆንበት ቦታ አለ። ሰላት ላይ ሆናችሁ ሩኩዕ ላይና ስጁድ ላይ ስትሆኑ ዋጅብ ነው። ሱብሃን ረቢየል ዓዚም ሱብሃን ረቢየል አዕላ ስትሉ ተስቢህ እዚህ ቦታ ላይ ሁክሙ ምን ይሆናል? ለእናንተ ዋጅብ ይሆናል። ሰላት እንደጨረሳችሁ ግን 33 ጊዜ ሱብሃንአላህ ብትሉ ሁክሙ ምንድነው? እዚህ ጋር ዋጅብ ሳይሆን ሱና ሙስተሐብ ነው የሚሆነው፣ የተወደደ ይሆናል ማለት ነው። አጅር ፈልጋችሁ መታረጉት ከሆነ ስለዚህ ያንዳንዳቸው ዋጅብና ሱና የሚሆኑበት የቦታውና የጊዜ ሁኔታ ይለየዋል። ተክቢርም አላሁ አክበር ስትሉ ሶላት ላይ ዋጅብ ነው። በተለይ የመክፈቻው ከሆነ ሩክን ነው ከዋጅብም አልፎ ሶላት መክፈቻ መግቢያ። ከዛ ውጪ ግን ከሰላት እንዳለቀ 33 ጊዜ አላሁ አክበር ምትሉትም ሆነ ወይ ሌላ ጊዜ ዚክሩን አስባችሁ ምትሉት ከሆነ ሱና ይሆናል፣ ሱና ሊሆን ይችላል። ሌላውንም እንደዛው እዩት። አልহামዱሊላህ ማለትም የመሳሰሉትም ናም ሁክማቸው ከቦታቸውና ከጊዜው አንፃር ሊለያይ ይችላል። ይሄንንም እግረ መንገድ እንድንማር ነው። እነዚህ ነገሮች ሁሉ ሰደቃ ናቸው ሲባል ባናወጣቸው ችግር የለውም ማለት አይደለም ነው። ሰባተኛ ان الصحابه رضي الله عنهم لا يتركون شيئا مشكلا الا سعوا عنه صحابዎች ይሽካል የሚፈጥሩባቸው ችግር የሚሆንባቸው ነገር ካለ ዝም ብለው በዝምታ አያልፉም የጠየቁ ቢሆን እንጂ ይጠይቃሉ ማለት ነው። ምክንያቱም ከላይ እንዳለ ሲነገራቸው የዚክሩ ጉዳይ ተመቻቸው ተቀበሉት። ከናንተ አንዳችሁ ከሚስቱ ጋር መተኛቱ ግን ሰደቃ ነው ሲባል ያልሰሙት ነገር ስለሆነ ሲያስቡትም ስለከበዳቸው አያቲ አሐዱና ሸህወተሁ ወይኩን ለሁ ፊሃ አጅራን እንዴት ሰው ለስሜቱ ብሎ ከሚስቱ በተገናኘበት እንዴት አጅር ይኖረዋል? የተቃውሞ ጥያቄ ሳይሆን ሚስጥሩን ምላሹን የማግኘት ጥያቄ ነው። መቃወም መብት የለም፣ ግን ምንድነው ስቲል ነው ወቀው እንዴት ነው አጀር ሊኖረው የሚችለው? ያ አይነት አካሄድ ማለት ነው። ስለዚህ ጥያቄ ብዙ ጊዜ ሰሃቦች ይጠይቃሉ። እነሱ ያልጠየቁበትና ያላነሱት ጉዳይ በዝምታ ታልፎ ከሆነ እኛም በዝምታ ልናልፈው ይገባል። አጣ ስለ ደጃል እንኳን ነብያችን አለይሂ ሰላቱ ወሰለም ሲያስተምሩ ደጃል በሚመጣበት ጊዜ በዚህ ዱንያ ላይ 40 ቀን ይቆያል ነው ያሉት የአላህ መልእክተኛ። ታዲያ ከነዚህ 40 ቀን የመጀመሪያው ቀን ምን ያህል ይረዝማል ነው ያሉት መልእክተኛው? የውም ከሰና ብለዋል። እንደ አንድ አመት ይረዝማል ብለዋል። የመጀመሪያው ቀን ታዲያ ይሄ ደጃልን ትልቅ ፍትና ነው የሚገልጸው። ሰሃቦች ፍትናነቱን ብቻ ሳይሆን ጥያቄ እኮ ጠየቁ። እነሱ እንኳን ባይደርሱበትም አንተ ያላህ መልእክተኛ ሆይ ታዳ በዛ ቀን ውስጥ የቀን ሰላት ይበቃናል ወይ አሉ። እንደ አመት የሚረዝም ከሆነ የአንድ ቀን ሰላት አምስት ወቅት መስገዱ በቂ ይሆናል ማለት ነው ብለው ጠየቁ። አይደለም አሉ ያላህ መልእክተኛ፣ መጠኑን ራሳችሁ ትለኩታላችሁ አሉ። ምክንያቱም አንድ ሰው በአምስት ወቅት ሰላቶች መካከል ያለውን ታይም ዲፈረንስ ያውቃል። ዙሁር ተሰግዶ አስር እስኪመጣ ድረስ በመካከላቸው 180 ደቂቃ ወይም 3 ሰዓት ነው ለውጡ ከተባለ፣ ከአስር እስከ መግሪብ የሁለት ሰዓት ተኩል ዲፈረንስ ካለ፣ ከመግሪብ እስከ ኢሻ አንድ ሰዓት፣ ከኢሻ እስከ ፈጅር ይሄን ያህል ሰዓት፣ ከፈጅር እስከ ዙሁር ይሄን ያህል ከተባለ፣ የዛንም ይሄንን ታይም ለክታችሁ ትሰግዳላችሁ ማለት ነው። ያ የተባለው የሚረዝመው አመት እስኪ ይጠናቀቅ፣ አላህ ይጠብቀን ከሱ ፊትና። እና ሰሃቦች ይጠይቁ ነበር ማለት ነው። ብዙ ነገሮችን ካልገባቸው ከመጠየቅ ወደ ኋላ ይሄ ጉዳዩን እንደ ጥያቄ ካላነሱት ኸይር የለውም የሚል ነው። እኛም የነሱን አያ እንድንከተልም ያስተምረናል ነው። ስምንተኛ ሁስኑ ተዕሊም ነቢይ ሰለላሁ ዐለይሂ ወሰለም ሐይሱ ضرب المثل الذي يقتنع به المخاطب። የአላህ መልእክተኛ የሚያናግሩትን አካል ሊያሳምን በሚችል መልኩ ምሳሌ ማቅረባቸው ያስተምህሮት ዘይቤያቸውን እኛም ትምህርት እንወስድበታለን። ምክንያቱም እንዴት ነው ከኛ ውስጥ አንደኛው ለስሜቱ ብሎ ሚስቱን በተገናኘበት አጅር የሚኖረው ብለው ሲጠይቁ፣ እኔ ነገርኳችሁን ትቀበላላችሁ አትቀበሉም አይነት ምላሽ አልሰጡም። የአላህ መልእክተኛ ምን አሏቸው? በዛው ቂያስ እሺ፣ በሐራም ቢገናኛትስ ወንጀል አይሆንበትም ወይ? ይሆናል ከተባለ ከሐራሙ ሸሽቶ የሐላል ሚስቱን ሲገናኝስ እንዴት አጅር አይኖረውም? ሊያሳምን በሚችል መልኩ እንዲህ አይነት የትምህርት ዘይቤን አስተማሪ ሊያስተምር እንደሚገባ ከዚህ ሁሉ እንማራለን የሚለው ዘጠነኛ أن الاكتفاء بالحلال على عن الحرام يجعل الحلال قربة وصدقة ሐራምን ትቶ በሐላል ላይ እክትፋ ማድረግ መቃቃት የሚተገብረውን ሐላል ተግባር ለሱ ሰደቃ ያደርግለታል። ሐላል በራሱ ሰደቃ ይሆናል። ከሐራም ሸሽቶ በሐላል የተንቃቃ ልክ እዚኛው ላይ ከናንተ አንዳችሁ ሚስቱን መገናኘት እንደተባለው ይሄንን ተምረናል። ለሐዲሱ መልእክት ይሄን ይመስላል። ወደ ቀጣዩ ሐዲስ እንሂድ። ግልጽ ነው ወንድም እህቶች። ኦኬ፣ የተከታተላችሁም ያዳመጣችሁም ግልጽ ከሆናላችሁ አልሐዲሱ ሳዲስ ወልዕሽሩን ሀያ ስድስተኛ ሐዲስ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كل سلامة من الناس عليه صدقة ياللاندو يسونة من ليايا صدقة اللبت كل يوم تطلع فيه الشمس صحاي بمتطابت بياللاندو كان صدقة موتات بالدنو تعدل بين اثنين صدقة وهو لسوش مهل ما استكاكا صدقة نو وتعين الرجل في دابته سويون بانسساو لاي ماغزه فتحمل له عليها الى فتحمله عليها بسولاي اندي وتا مادرغه تشكمه او اغزه صدقه نو او ترفع له عليها متاعه صدقه ويم لسو متقاقم ياون كف مادرغه نا مچانه صدقه نو والكلمه الطيبه صدقه ملكم نغغر صدقه نو وبكل خطوة تمشيها إلى الصلاة صدقة وده مسجد مترمد باثر مجهول صدقة وتميت الأذى عن الطريق صدقة مياس شكر النقر كمن قد ما سوكتم صدقة رواه البخاري ومسلم. عفوا يعني يو هديس لي عندك استثال نقراتشو ولازم يو هديس قلبوه نزلني هذا النزيد هاوتشو كنبياتنا عليه الصلاة والسلام መፍትሄ አላገኙም ነበር እንዴ? አህሉ ድሶሮች ሀብታሞቹ ላይ እንዲደርሱባቸው የሚችሉትን የአጅር መንገድ አግኝተዋል ነበር። ታዳያችን አግኝተው ሲመለሱ ጉድ ተከሰተ እኮ። ወሬውን ማን ይሰማሉ? ሀብታሞች። ከዛችን ወሬ ሲሰሙ ታዳ ምን ችግር አለ? እንደዚህማ ከሆነ እኛ መስራት አንችልም ወይ አሉና እነሱም ጀመሩት ሀብታሞቹ ዚክሩን ሰደቃውን ምኑን ጣጣ ሲያደርጉ እነዚህ ሙሃጅሮቹ ደሃዎች ፉቃራኡል ሙሃጅሪን ወደ ነብያችን ሰለላሁ ዐለይሂ ወሰለም ተመለሱና ምን አሉ ሰሚዓ ኢኽዋኑና አህሉል አምዋል ቢማ ፈዓልና ፈዓሉ ፈፈዓሉ ሚስላ አረ ወንድሞቻችን እኛ የተነገረንን እንድንሰራው ሰሙና እኛ እንደምንሰራው እሱንም ሰሩኮ ጨነቀን በምን እንቅደማቸው ብለው ሲሉ عند اذن قال صلى الله عليه وسلم ذلك فضل الله يؤتيه من يشاء انت ليه من لا درك ايه يا الله شروطا نو الله لم يشاو ميزطاو نو قال ابتلاء نا እንደዛ አህሉ ድሱሮችም በትቤት የተወጠሩ አልነበሩ ማለት ነው خيرኞች ነበሩ በገንዘባቸው ወደ አመጽ አልተመሩ እነዚህ በሰደቃ ባቋራጭ እንደሚደርሱባቸው ሲያቁ እንደኛ ሳንላትም እንደሷን ብለው ሰደቃውንም ያዙት እነዚህ ደግሞ ሲጀምሩት ሰደቃውን እነዚህ ደሃዎቹ ወይ በዚህም ደረሱብን እስቲ ሌላ ካለን ነው እንግዲህ ድጋሚ አሁንም ምን አይነት خيرኛ ዘመን እንደነበሩ እንግዲህ ተመልከቱ ያንን ነግራቸዋለሁ ይረስቸው ነው ወደዚህ 26ኛው እንመለስ አን አቢ ሁረይራ ረዲየላሁ ዐንሁ ابي هريره رضي الله عنه تتلالف وقال قال رسول الله صلى الله عليه وسلم نبياتنا عليه الصلاه والسلام قالوا كل سلامه من الناس اياندندو يسونت مليا يا سلامه معنات المفاصل معناته يسون سنت مغطاطميا نو مليا فارت يلو بسونته لاي 360 يبالو تككل نو ማርያም ከአመት ጋር አስተግተው 365 እንዳለች ወይ የሷ ይጨምራል ግን ትክክል ነው 360 የሚባለው ወይስ የህፃን ልጅና ያዋቂ ይለያያል ያው ሁሌም ምን ሰማው በጆሮአችን 360 ይባላል አላኩል ያህል ቁም ነገሩ ቁጥሩ 360 ወይም ሌላ የሚለው አይደለም ኦኬ ሹክራን ነው 360 በሚለው ይሄድና በእያንዳንዱ የሰውነት ብልት መለያያ ወይም ደግሞ መገጣጠሚያ ላይ ሱላማ ተብሎ ይጠራል ሚነናስ ከሰዎች አለይሂ ሰደቃ በሱ ላይ ሰደቃ አለበት ሰደቃ ልታወጣበት ይገባሃል ሰውነትህን ማለት ነው ያንንም አላህ ያዘዘህን በመታዘዝ ከከለከለህ ነገር በመራቅ ተወዳጅ ተግባራቶችን ወደ አላህ ያቀርብህን እየፈጸም በዛልክ ሰደቃ ማውጣት አለብህ ማለት ነው ከዛም ማሉ ቀጠሉኝ አላህ መልእክተኛ كل يوم በእያንዳንዱ ቀን تطلع فيه الشمس ፀሐይ በምትወጣበት ሁሌም ንጋት እንደማለት ነው በቃ ባነጋህ ቁጥር ፀሐይ በምትወጣበት በእያንዳንዱ ቀን ወይም እያንዳንዱ ባነጋህ ወቅት እያንዳንዱ የሰውነት በልተህ ወይ መለያያው አለይሂ ሰደቃ ማለት ነው ሰደቃ ሊያወጣ ይገባል ስለዚህ በቀን 360 ሰደቃ ማውጣት አለብህ ማለት ነው 360 ሰደቃ ማውጣት አለብህ አዎ 360 ሰደቃ ማውጣት አለብህ ለምን ቀዳወል ቀድር ነብያችን ሰለላሁ ዐለይሂ ወሰለም ስላዘዙን አንደኛ ሁለተኛ ደግሞ ያንን ስንፈጽመው አጅር ስለምናገኝ አጅር ከአላህ ዘንድ ስለምናገኝ ሶስተኛ ለምድራዊ ጤንነትም ጭምር ስፖርት ስራ ጤና ነው ሲባል yes እንላለን ኢባዳ ስራሱ ኢባዳ ሆነ እንጂ እንቅስቃሴ አይደለም እንደ ስፖርት አይደለም በራሱ ስለዚህ ለምን ሲባል እሳቸው ስላዘዙን መባሉ በራሱ አንድ በቂ ነው እንደገና አጅርም ስለምናገኝበት ከሰራ ነው ለራሳችንም ጤና ነው ማውጣት አለብን እስቲ ከሰደቃዎች መካከለ ለናሙና አተብሎ ደሞ ከተሎ ተጠቀሰ ምንድነው ሲባል አንድ ታዕዲሉ ማስተካከል بين اثنين በሁለት መካከል በሁለቱ መካከል ወይም በሁለት ሰዎች መሃል ማስተካከል ሰደቀቱ ሰደቃ ነው قدام القدرنا ابو حيدر بيطالو كيس بمحاكلاتو طلقا طلقا جبتو بيستارقاتو كيس من ادرجه معناتنو من سرى صدقه وقت هاي بالال هي صلح نو بمستارق تعديلو يميلو معناتنو ثانياس بمفرد اندزيو مفرد የኔና የቀዳወል ቀድረን ጉዳይ ሰምቶ ከሸሪዓው ህግ ሳይወጣ ለማንም ሳይዳላ ከሁለት ላንዳችን ሐቅ ለወገነበትም ከፈረደ ሰደቃ ወጣ ታዕዲሉ بين اثنين በሁለት ሰዎች መሃል ማስተካከል ሲል ወይ በማስታረቅ ነው ወይ በመፍረድ ነው ሁለቱንም ያጠፋል ማለት ነው ማስታረቅና እርቅ ማውረድ አንድ ነው ያ ካልሆነ ትክክለኛውን ፍርድ መስጠት ሰደቃ ነው ይሄን ሰደቃ ማውጣት ትችላለህ ቀጥለህስ ወቱዒኑ الرجل ሰውየውን ማገዝ في دابته በመንቀሳቀሻው በመጓጓዣው በድሮ ዘመን እንስሳ ነው ለአብዛኛው ዛሬም አለ ገጠራማው ክልል መኪናም ያገለግላል ፕሌንም ቢሆን ያው ነው ያገለግላል ማገዝ ሰደቃ ነው ምንድነው የምታገዘው በእንስሳው ላይ فتحمل له الى جن እንደዛ ሳይሆን تحمله عليها السن راسن ነው ሰውየውን ሰውየውን ጥላዩ ላይ እንዲወጣ ታግዘዋል እኔ ፈረስ ልጋለ ፈለኩኝ መውጣት ከበደኝ ሙስታይድ ለአላህ በለከታቻ እንደግፈኝ ወይ ተሸከመኝ አልኩት ተሸከመኝ ወይ ገፋኝና እንደምንም ተደላድዬ ፈረሱ ላይ እንድቀመጥ አረገኝ ሰደቃ አወጣህ ማለት ነው ስለዚህም فتحمل له عليها اي تحمله عليها በሷ በእንስሳው ላይ መኪናም ከሆነ እንደዛው ማለት ነው አዎ አውቶቡስ መሳፈርም ይሁን መኪና ላይ የሚገባ በቃ በማንኛውም መልኩ መጓጓዣ የሚል ትርጓሜን የሚሰጥ ከሆነ አንተ ካገዝከው ሰውየው እዛ ላይ እንዲገባ ሰደቃ ነው አው ወይንም ترفع له ለሱ ብታነሳለት عليها በሷ በመጓጓዣው ላይ መታአሁ መጠቃቀሚያው ቃውን ጤፍ ገስቶ እየጫነ ሊሆን ይችላል በእንስሳው ወይ በመኪናው ላይ ወይም ሌላ ስለዚህም አግዘኝ ብለህ ክብደት ያለው ሆኖ አንተ ተጋግዘው አግዘው አንስተህለት ላይው ላይ ብታስቀምጠው ሰደቃ ሰደቃ ነው የሚሆነው አሁን መልእክቱ ምንድነው እዚህ ጋር ማገዝ የሚለው በመጓጓዣ መሳሪያ የሚጠቀምን ሰው ወይም በእንስሳት ራሱን እዛ ላይ እንዲገባ ማድረግ ወይም መቃውን እንዲጭን ማገዝ ሰደቃ ነው ብለዋል ታዲያ ማገዝ ሰደቃ ነው ሲባል በደሌ ቢራ ልጭን ነውና ብሎ እዚህ ጋር ያየው ናገዘኝ ሲልግን እንዳታገዘው እሺ ሐላል ነገር ብቻ ነው መሚያ ሰላም ይያለው በታክሲው ላይ የሚያስገባው ወይ በመኪናው ላይ የሚጭነው በደሌ ቢራ ከሆነ አላግዝም ብለው ይሄ ሰውን መተባበር አይደለም ምክንያቱም አላህን በሚያስቆጣ ነገር ሰውን መተባበር አይቻልም ኸምር حرام ነው የተከለከለ ነው በእስላም መጠጣቱ ብቻ ሳይሆን ለሚጠጣም ሰው ለሚሸጥም ሰው ቢሆን አትተባበሩም ከፈለገ ራሱ ይስራ አቅሙ ካነሰው ሌላም ሰው ይጠራ አንተ በግልህ አላግዝም ትለዋለህ ስለዚህ ማንኛውም መልካም በሆነ ነገር ያአላህን ህግ የማይቃወም ሲሆን ነው ያንን ማድረግህም እንደ ሰደቃ ይቆጠራልሃል ምጽዋት ነው ላንተ ወልከሊመቱ ጠይባ መልካም ንግግርም ሰደቃ ነው ለብየሽ ሰባሰን ሰደቃ ምጽዋት ነው ጥሩ ንግግር መጥፎ እንኳን መናገር ማን ነው መጥፎ መልካም መናገር ከተቻለ አዎ والله يا خير سرا من قلب الاسلام ብዙ ነው እኛ ሰንፈን ነው እኛ ሰልችተን ነው እንጂ በእስላም እጅግ በጣም ብዙ የመልካም ስራ መንገዶች አሉ ተተናቸዋል ሰንፈናል በመተኩ ስሜት ተተክቶብናል የመልካም ስራ መንገዶች ብዙ ናቸው። በሞባይል ላይ በየጊዜው አዳዲስ አፕሊኬሽን በመጣ ቁጥር ዳውንሎድ ከማድረግ አንሰለችም አይደለ? ብርቅ ስለሚሆንብን አዳዲስ ነገር በመጣ ቁጥር ዳውንሎድ እናደርጋለን። መልካም ስራዎችን ግን የዚያን ያህል አናዘወትራቸው። ተዚላቸዋል ከሰው ጋር የምንገናኝባቸው ስንት አይነት ነገር ነው ሰው ሞባይሉ ላይ የሚጭነው? ላይን አለ፣ ታንጎም ይባል እኮ ተጀመረ፣ ኢሞም ይባል መጣ፣ አረ ቫይበርም አለ፣ እንትንም አለ። ከአስር ከስንት አይነት በላይ ሁሉም ይወርዳል፣ ሁሉም ይሞከራል፣ በእያንዳንዱ ማለት ነው። ስለዚህ በመልካም ስራ በመልካም ተግባር ላይ ደግሞ ልንተባበር ይገባናል። መልካም ንግግር ሰደቃ ነው። وبكل خطوتنا እያንዳንዱ እርምጃ تخطوها الى الصلاه تمشيها الى الصلاه ወደ ሶላት የምትራመድባት ወደ መስጂድ ማለት ነው ሙራዱ። መስጂዱ ራቀም ጎረቤትም ሆነ ቀረበ እርምጃ የሚባል ነገር እስካለ ድረስ የምትራመደው ሁሉ ሰደቃቱን ላንተ ሰደቃ ነው፣ ምጽዋት ተደርጎ ይቆጠርልሃል። የምትራመደው ጌታህን ለማምለክ ወደ አምልኮ ቤት ነውና። ከዛም ማናሉ ወቱሚጡ ለአዛ ወቱሚጥ ማንሳተህ ማስወገድህ አለአዛ አስቸጋሪ ነገር አን ጠሪቅ ከመንገድ ላይ ሰውን የሚያስቸግር ነገር አይተህ ትተህ ከማለፍ ወይም አንተ ብቻ ተጠንቅቀህ ከማለፍ ካንተ ኋላ የሚያልፈውን ሰው እንዳያስቸግርና እንዳይጎዳ ማስወገድህም ሰደቃ ሰደቃቱን ሰደቃ ነው ብለዋል። የሙዝ ልጣጭ፣ የተሰበረ ጠርሙስ፣ የረገፈ መስታወት እግረኛ በሚያልፍበት በኩል ካየህ አንተ ምናልባት ያረከው ጫማ አስተማማኝ ነውና ከስክስ ጫማ አድርጌያለሁ ብለህ እንደውም በሱ ላይ ልታልፍበት ትችላለህ። ግን ካንተ በኋላ የሚመጣ ሰው ሊወድቅበት ይችላል። ለቤተሰብህ እንደማትመኘው ሁላ ለሌላ ሰውም መመኘት ስለሌለብህ ጎንበስ ብለህ ከቻልክ አንሳው ጥረገው፣ ምንም ማለት አይደለም። ያንን ነገር ከቦታው ከምትራመድበት ቦታ ካስወገድከው ላንተ አጅር ነው፣ ሰደቃ ነው። እንደውም ነብያችን ሰለላሁ ዐለይሂ ወሰለም አልኢማኑ ቢድዑ አልኢማኑ ቢድዑ ወሰብዑነ ሹዕባ ኢማን 72 73 ክፍል አለው ብለዋል። فأعلاها ትልቁ የኢማን ክፍል قول لا إله إلا الله لا إله إلا الله يمنون فالله مستقر بعونه من ملك أملاك يلم وأدناها ዝቅተኛው إماطة العذاء عن الطريق ሰዎችን አዛ የሚያረግ የሚያስቸግርን ነገር ከጎዳና እግረኞች መተላለፊያ ላይ ማስወገድ ነው። አስፋልት ላይ አይደለም፣ የእግረኞች መተላለፊያ ላይ ነው። አስፋልት ላይ ገባ ሎካል ያው የመኪና መንገድ ነው፣ ትጎዳለ። ይሄም ሰደቃ ነው ብሎ ነብያችን አለይሂ ሰላቱ ወሰለም አስተምረውናል ማለት ነው። من فوائد هذا الحديث ይሄ ሐዲስ ስም ሰጣን ተቀመንደል ነው። ከሐዲሱ የምንወስደው ትምህርት ምንድነው ከተባለ አንደኛ وجوب الصدقه على كل انسان كل يوم تطلع فيه الشمس ፀሐይ ብቅ በመተለበት ወይም በሚያነጋበት በእያንዳንዱ ቀን እያንዳንዱ ሰው ሰደቃ ማውጣት واجب ነው። ሰደቃ واجب እንደሆነበት እንረዳለን። عن كل عضو من اعضائه ስለእያንዳንዱ የሰውነት መለያያ ወይም ብልቶቹ 360 መገጣጠሚያ ያላቸው لان قوله صلى الله عليه وسلم عليه صدقه وعلى للوجوب የሚያመለክተው واجبን ነው። عليه صدقه صدقه አለበት ሲሉ واجبን ያመለክታል። ስለዚህም ጤነኛ ሆነህ እስከነጋህ ድረስ صدقه አንደኛ ጌታህን አመስግን አልহামዱሊላህ በል። ወከናቱን ገና ስትነሳ እግርና ሰጀጀን አይደል መዘረጋቸው ተዘርግቶ ከነበር እግርህን ታጥፈዋለህ ትመልሰዋለህ፣ እጅህም ተሰብስቦ ከነበር ወደ ቀኝ ወደ ግራ ተዘረጋዋለህ። ስለዚህ ጤናማ ነህ። ጌታህን በማመስገን አልহামዱሊላህ እላለህ። አላህን ማመስገን በራሱ ትልቅ ሰደቃ ነው። እዚህ ጋር ሸኽ ኢብኑ ዑሰይሚን ኪታባቸው ላይ ምናሉ فإن قال قائل አንድ ሰው እንዲህ ቢልስ አሉ። ቀደም ወንድማችን ቀላዋል ቀብር ከጠየቀው ጋር ይመሳሰላል። قد يكون في إحصاء ذلك صعوبة 360 መቁጠር ላይ አይቸግርም እንዴ? አንድ ሁለት እያልኩኝ እስከ 360 እንዴት ይደርስ ይችላል ነው። ይሄ ሊያስቸግር አይችልም ወይ የሚል ጥያቄ ሰው ሊያነሳ ይችላል። فالجواب قدوال قدر الله من لا شر ابن عثيمين انه صح عن النبي صلى الله عليه وسلم انه يجزئ من ذلك 360 መቁጠሩ የሚያስቸግር ከሆነ በመተኩ የሚያብቃቃውን ነገር ነብያችን صلى الله عليه وسلم ተናግረዋል። ምንድነች እሷም? ركعتان يركعهما من الضحى كطواف كفل صحاي وتا تنش كف اندالج صحاي وتا تنش كف قالتش بس اجمرو محل انات لا يسكت جبا درس كما زمبلوا بفيت محل انات لا يسكتون درس اكل كان ميبالو صلاه الضحى قلت ركعتين مسجد 360 صدقه اندوت اهلاچو يقطرال فإذا ركعت ركعتين من الضحى صلاة الضحى هلت ركعتين كسجد صار الباقي نفلا كصلاة الضحى وتشي الله يتكرر ركعونم بتابزاو يتبالوتنم ذكروش بتادرغاچو سونم بتاغز تچمار ياجر يكون لحال وتطوع نفلا وتطوع سلازي اقل يفلق سو بنزي يفنال لمن 400 لهونم ከዛ በላይ እኮ ማድረክ ትችላለህ እኮ ነው። መልሱን አልሰማህም? ቀዳወል ቀደር 10 ጊዜ ሱብሃንአላህ በል ማለት 11 ጊዜ አትበል ማለት አይደለም። የታዘዝከው 10 ከሆነ አንተ የታዘዝከው 10 ፈጽም። ወደ ጌታዬ መቃረብ ስለምፈልግ ለምን 20 አላደርግም ካልክ አላከይፈክ ይሄ አንተ የግል ውሳኔ ነው። ትችላለህ እኮ ግን እየሰራን መሆን አለበት እንደዚህ አይነት ነጥብን ስናነሳ قال سران يا سوق سنال يوري سو ብቻ ከሆነ ስለዚህ አንተ ምናልባት እኔ መገጣጠሚያ 600 ሊሆን ይችላል ብለህ ከተረጠርክ ቀዳውል ቀድር አድርሰው እዛም በላይ መስራት ትችላለህ። ይሄንን ተመረናል ማለት ነው። አንደኛ ከሐዲሱ እዚህ ላይ ግን የሸኹን አቋም ነው የተናገሩት። እስቲ እናንተ ልጠይቃችሁ። ሁለተኛ አሉ ሸኹ ምን አሉ? አንነ ሸምሰ ሂየ ለቲ ተዱሩ አለ الارض አሉ። ፀሐይ በመድር ላይ ትዞራለች አሉ። ሳይንስ የሚለው ነገር አለ? ፀሐይ በመድር ላይ ትዞራለች የሚል አቋም አላቸው ሸኹ። ኦኬ ምን ይባላል የፀሐይ በመሬት ላይ መዞር? መሬት በራሷ ዛቢያ የምትዞረው ሮቴሽን ይባላል ተብለናል። በፀሐይ ዛቢያ ደግሞ ሪቮሉሽን ይባላል። እሺ ፀሐይስ በመሬት ላይ መታደርገዋል? ኖ ኖ ኖ ይሄማ የተሳሳተ ሳይንስ ነው። ቫይታሚን ቢ ሰነቨር ሙቭስ ኮምፕሊትሊ ሮንግ ነው። ያለምንም ሸክ ፀሐይ አትንቀሳቀስም ከሆነ 100% ስተት ነው። ትንቀሳቀሳለች በሴኮንድ ከ19 ቢሊዮን ኪሎ ሜትር በላይ ፍጥነት ትንቀሳቀሳለች። ተዞራለችና ትንቀሳቀሳለች ሌላ ነው። መንቀሳቀሷ በሳይንስም ተደርሶበታል። ነገር ግን ይሄ መንቀሳቀስ ሮቴት ነው ወይስ ምንድነው? والله اعلم። እንጂ ፀሐይ ትንቀሳቀሳለች ሳይንስም ደርሶበታል። ከ1400 ዓመት በፊት ጌታችን አላህም ወሸምሱ ተጅሪ ብሏል። ፀሐይ ትጓዛለች አለ። ትዞራለች አላለም ትጓዛለች። كيف الله يوقف ግን አሁን ድሮም እኔ እንደተማርኩት መሬት በራሷ ዛባ ሮቴሽን ታደርጋለች። በራሷ ዛባ ሮቴት ስታደርግ በአንድ አመት ውስጥ አመታት 365 ማለት ነው አመት ይቀየራል። በፀሐይ ዙሪያ ደግሞ ሪቮሉሽን ስታደርግ ቀንና ሌሊት ይፈራረቃል። እሺ ፀሐይስ በመሬት ዙሪያ ሳይንስ የደረሰው ነገር አለ ወይ ነው? አላህ ይወቅለማል ነው ማላኩ ለሃል እንጂ ፀሐይ ለመንቀሳቀሷ ምንም ተረጥረ የለውም። አላኩ ለሃል ሸይኹ አቋማቸውን ገልጸዋል። የሸይኹ አቋም ትክክል ሊሆን ይችላል። ከጊዜ በኋላ ሳይንስም ሊፈታው ይችላል ይሆናል። والله أعلم. ሶስተኛ ከሐዲሱ ምን እንማራለን? فضيلة العدل بين الاثنين በሁለት ሰዎች መካከል ፍትህ ማስፈን በማስታረቅም ይሁን በመፍረድ በሁለት ሰዎች መሃል ፍትህን ማስፈን ምን ያህል ደረጃ እንዳለው እንረዳለን። وقد حث الله عز وجل على الصلح الله ደግሞ ሰዎችን በማስታረቅ ረገድ በቅዱስ ቃሉም ላይ ባሪያዎቹን አነሳስቷል አዟቸዋል። فقال تعالى جتاچن الله سورة النساء 128 ላይ سورة النساء 128 ላይ በባለት ዳር መሃል وإن امرأة خافت من بعلها نشوزا ማንኛይቷም ሴት ከባሏ ማስቸገረን ካወቀች አው ኢራደን ወይ ከሷችላ ማለቱ ከተረዳችና ካወቀች ፈላጁናሃ አለይሂማ አን ይስሊሃ በይነሁማ ሱልሃ በመሐከላቸው እርቅን ቢያወርዱ ስምምነትን ቢያድርጉ ኃጢያት የለባቸውም ወሱልሁ ኸይር እርቅ መልካም ነው አላህ ዘንድ የተወደደ ነው በማለት ጌታችንም ገልጿል። ስለዚህም በሁለት ሰዎች መሐከል ማስታረቅና በተክክል መፍረድ የተወደደ መሆኑን እንረዳለን። አራተ ከሐዲሱ ምን እንማራለን? አልሐሱ አላ መኡነት الرجل اخاه አንድ ሰው ወንድሙን እንዲተባበረው እንዲያግዘው ማነሳሳትን ከሐዲሱ ተምረናል። ቀደም እንዳልነው በሚጓጓዙበት መጓጓዣ ላይ ራሱን እንዲቀመጥና እንዲደላደል ማገዝ ወይም የሚጭነው ዕቃ ካለ ዕቃውን መጫን ይሄም በራሱ ከመልካም ተግባር ነው ይቆጠራል። አምስት الحث على الكلمه الطيبه ወደ መልካም ንግግር ወደ ቶፒኩ ይሄዱ። ሁለት ወንድሞች ቫይታሚን ቢ እንደ مستعድ ቀላላው ሲከፈትላችሁ ደርሱን ከየራችሁት። አምስተኛ መልካም ንግግርም እንደዚሁ ሰደቃ ስለሆነ ማነሳሳትም መልካም ንግግር ትልቅ አጀር እንዳለው ከዚሁ እንረዳለን። ስድስተኛ أن إزالة الأذى عن الطريق صدقة ሰውን የሚያስቸግር ነገር ከመንገድ ላይ ማስወገድ ሰደቃ ነው ተብሏል። وبقياس العكس ተብሏል በተቃራኒው قياس እናረግና ነቁል እንዲህ እንላለን وضع الأذى في الطريق جريمة ሰውን የሚያስቸግር ነገር ደግሞ መጣል ኃጢያት ነው ወንጀል ነው እንላለን። ሙዝ እየበላ ተሄድና ሲጨርስ ልጣጩን አንተ ደግሞ ጠለመሄድ ላንተ ኃጢያት ነው ማለት ነው። ማንሳቱ ሰደቃ ከሆነ መጣሉ ኃጢያት ነው። ተቀባባ ጋርቤጅ ላይ ፈልገታ ነው ካልሆነ ጋርቤጅ በቦታው ካጣህስ የሆነ ጉድጓድ ነገር ካገኘ ወይ ትቦ ነገር ካልሆነስ ሰዎች ሊደርሱበት የማይችል የሆነ ጥግ ነገር ላይ ከተጣበበብህ የሆነ ጥግ ነገር ላይ ጣለው አንተ ምትረቅጠው መሬት ላይ ከኋላህ የሚመጣ ሰው ሊረግጥ በሚችል መልኩ መሃል ላይ በመንገዶኝ አይነት ነገር ጥለህ አትሂድ። ሰባተኛ أن كل ما يقرب إلى الله عز وجل من عبادة وإحسان إلى خلقه فإنه صدقة بتقلو ወደ አላህ የሚያቀርበን ማንኛውም አይነት ያምልኮ ዘርፍ ለሰዎችም እንደዚህ ጥሩ ነገር ማድረግ ሁሉ ሰደቃ ነው መጽዋት ተብሎ መጠራቱ ነው። በዚህ ምን ወደው አላህ ይወፍቀን የውቀት ሰዎች ብቻ ሳይሆን ሰምተንም እንድንጠቀም ያድርገን። جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته አትናፍት ላይ ያንደባችሁን መጠየቅ ትችላላችሁ። ሹክራን ለኩም ኒው ሆፕ አዲስ ተስፋ ተቀበሉ። السلام عليكم ورحمه الله وبركاته. وعليكم السلام ورحمه الله. جزاكم الله خير جزاء الله المحسن يتمر الله. የኔ ጥያቄ ቅድም ሰዎች ጋር ሰሃቦች ጋር ማለት ነው ጥያቄ ጠየቁት ሀብታሞች በአጅር ቀደሙን ያሉት አሁን እነሱ ብር ያላቸው ሰደቃ በማውጣት ነው የቀደሟቸው አይደል? አሁን አህሉ ስፋዎች ግን ሰደቃ የሚያወጡበት ብር የላቸውም። እነሱ እንግዲህ ሌላ መፍትሄ ሰጣቸው ማለት ነው፣ ተህሊል እና ምናምን እንዲያደርጉ እና እነሱ አሁን አጅራቸውን ኤክስትራ ሰደቃ ስላወጡ ከነዚህ ይቀድማሉ። ምክንያቱም እነዛ አቅም የላቸውም ሰደቃ የማውጣት። እነማን ናቸው ይቀድማሉ ያልሽው? ሀብታሞቹ ማለት ነው፣ ብር ያላቸው በሰደቃ በማውጣት አህሉ ስፋዎቹን ቀደሟቸው ማለት ነው በአጅ። አዎ። እነዚህ ግን ብር የላቸውም ሰደቃ የሚያወጡበት ብር የላቸውም እኮ በመተኮ ተተካላቸውና ብር አውጥቷል ሰው ከሚያገኘው ሰደቃ የበለጠ ሌላ የሰደቃ መንገድ መልእክተኛው ጠቆሟቸው። እኔ ሰደቃ ባወጣ ብር ኖረኝ ሙሉ ቀን ሰደቃ ላወጣም መቼም አልችልም። ግን አንቺ የምታደርጊው ዚክር ሙሉ ቀን ማድረግ የምትችይው ዚክር ይኖርሻል፣ በዛ ልትቀድሚኝ ትችያለሽ። ስለዚህ የምትቀድሚኝ መንገድ ተነገረሽ ማለት ነው። ከጎን ይሄንን ነገር ስሰማ ደግሞ አንቺ ይሄን እንደተሰጠሽ ሳይ እኔም ተመልሼ እሱን ጀመርኩት። በቃ አሁን እኔ ላይ መድረስ አልቻልሽም ማለት ነው። አዎ፣ እሱ ነው ጥያቄ። እንግዲህ አሁን እኔ ላይ ግዴታ ያልሆነ ብር የለኝም፣ ሰደቃ እኔ ላይ ግዴታ አይደለም አይደል? ግዴታ አይደለም። ታዲያ አጅር እኩል መሆን አልነበረበትም? ይሄ የእኔ ሀሳብ ነው። ግዴ እንትን ማለት አይደለም። እሺ፣ እሺ።